فصلوا إذا قمتم من الصلاة فاغسلوا وجوهكم وأيديكم إلى المرافق وامسحوا برؤوسكم وأرجلكم إلى الكعبين وإن كنتم جنبا فاطهروا وإن كنتم مرضى أو على سفر أو جاء أحد منكم من الغائط أو لامستم النساء فلم تجدوا ماء فتيمموا صعيدا طيبا فامسحوا بوجوهكم وأيديكم منه ما يريد الله ليجعل عليكم من حرج ولكن يريد ليطهركم وليتم نعمته عليكم لعلكم تشكرون. يا أيها الذين آمنوا إن أنت باء الله بيتاتك أمناتك وقنوش وي إذا قمتم من الصلاة ودى صلاة لما قوم بمتاسه وقذية فاغسلوا وجوهاكم صلاة كما قباتاتك وفي سودو يلد لاتك وانا في توجتاتكون النهار وأيديكم مجتاتكون إلى المرافق استكرناتك درس اتأبوه إلى وامسحوا برؤوسكم رافتاتكون مبسو وارجلكم مغرشاتكون متبو الى الكعبين استقلتم جمتاتكو درس وإن كنتم جنوبا اندور لما جنابا يوجباتكو كوانا مالت فتتسقا كواتاباتكو بمنابم هنا بأون ببجنا هنتم هنا بتلا أي مكنيات فطهارو يزق زي تلا أي أكل كفلوشن بما تبكتا ساتبكاكو من لون سونتاتكونا عنسو تاتا وادرتاتكو إلا وإن كنتم مرضى همو معنى بالتهون ودقمو እና ውሃው ቢኖር እንኳን በህመሙ ምክንያት ውዶ ለማድረግ ወይም ለመታጠብ የማትችሉ ከሆነ ሐዋላ ሰፈሪን ወይም ደግሞ በረጅም ጉዞ ላይ ነበራችሁ ውሃ ጠፋባ አካባቢው አውጃ አሐዱ ሚንኩም ሚነ አልጋኢጢ ወይም ከናንተ ከመጸዳጃ አካባቢ መጣ አንድ ሰው ማለትም አውላ መስሙ ኒሳ ወይም ከሴቶች ጋር ተነካካችሁ ማለትም ግንኙነት አደረጋችሁ ወይም በባዶ ሰውነት ያለ ልብስ ሰውነታችሁ ተገናኘ ሁለቱም አይነት የተለያዩ ትርጉሞች ናቸውና ፈለም ተጅዱ ማአ እና እነዚህ ሁሉ ምክንያቶች ካጋጠሟችሁ በኋላ ለውዱ ወይም ለትጥበት የምትጠቀሙበት ውሃ ከፈለጋችሁ በኋላ ሳታገኙ ከቀራችሁ ፈተየመሙ ሰዒደን ጠይባ ንጹህ የሆነውን የመሬት ገጽታ ለመጠቀም አስቡ በሱ ተኩት ማለቱ ነው እና ፈምሰሁ ቢውጁሂኩም ፊቶቻችሁንና ወአይዲኩም ሚንሁ እጆቻችሁን ከዛ ከንጹህ አፈር በመንካት አፍሱና በዝሁ ተብቃቁ ይላል። እና እንግዲህ ለጀናባም ሆነ ለውዱ ውሃ በጠፋ ወይም ውሃ ቢገኝም ለመጠቀም የሚከለክል ነገር በሚኖርበት ጊዜ ሁለት መዳፉን መሬት ላይ በአፈር ላይ በማስነካት አንስቶ ፊቱን ቁሻሻውን ታራገፉ በኋላ ፊቱን ዳርስ ዳራት ዳርሶ ይታበሳል። ከዛ ቀጥሎ ደግሞ ሁለት እጆቹን እስተክርኑ ወይም ደግሞ እስከ እጃንገቱ ድረስ በሁለቱም አባባል ሐዲስ መጥቷልና ካበሰ ስለ ጀናባም ሆነ ስለ ውዱ ይህ አይነት አስተራሪ በቃል ማለት ነው። ውዱ ላይ እንግዲህ የተለያየ አካል ክፍሎችን ማጠብና ማበስ አለበት ተብሏል። ወደ ሰሙን ስንመጣ ግን የውዱ አካሎች ሁላቸውም ሳይሆኑ የሚታበሱት ፊትና እጆች ብቻ ናቸው። ጀናባም ቢሆን ደግሞ ይኸው ነው። ጀናባውና መላው ሰውነቱ በውሃ ቢሆን ይዳረስ ነበር ተብሎ አሁን አፈር በሙሉ አይቀባም ያው ፊትና እጅ ከተደረገ በቂ ነው ማለት ነው። ማ ይሪዱላህ ሊየጅአለ አለይኩም ሚን ሐረጅን አላህ ሱብሃነሁ ወተዓላ በእናንተ ላይ ችግር ነገር ሊደነግግባችሁ አይሻም እና እናንተን እንግዲህ በምትችሉት አቅም ነው እንጂ የሚያዛችሁ ከአቅም በላይ አዳጋችና አስቸጋሪ ነገር አያዛችሁም ማለት ነው። ወላኪን ዩሪድ ሊዩጠሂረኩም ግን ውሃው ሲገኝ በውሃው ሲጠፋ ደግሞ በዛ ፈንታ በአፈሩ ሊያጸዳችሁና ሊያነጻችሁ ነው የሚሻው። ወሊዩቲመ ኒዕመተሁ አለይኩም እና ይህንን እንግዲህ አማራጭ ያለውን ሃይማኖት ለእናንተ በመለገስም ጸጋውን ሊያሟላላችሁ ይሻል። ለአለኩም ተሽኩሩን ይህንን የአላህን ውለታ ተገንዝባችሁ እናንተም ተገቢውን ምስጋና ትመልሱ ዘንድ በዚህ መልክ ነው አማራጮችን ከችግሮች ጋር በማገናዘብና በማመዛዘን የሚደነግግላችሁ ይላል ማለት ነው። እና ይህች አያ አያተ ጠሃራ ወይም አያተ ልውዱ በመባል ትታወቃለች። እና የውዱ ዋና መሰረታዊ የሆኑ ነጥቦች የተዘረዘሩባት አያ ናት። እንዲሁም ስለ ትጥበትም ባጭሩ ዝርዝር ውስጥ ሳይገባ ጀናባ ከሆናችሁ መላው ሰውነታችሁን አጥሩ በሚልበት ጊዜ ትጥበትንም ባጭሩ አስቀምጦታል። እንደገና ደግሞ ውሃ በሚጠፋ ጊዜ ለጀናባውም ሆነ ለውዱ ማጣቱ ተየሙም ሁለቱንም የሚተካ መሆኑን በአንድ አያት ውስጥ ሶስት የተለያዩ የጧሃራ ዘርፎችን ነው የተናገረው ማለት ነው። ውዱእን እንደገና ደግሞ ተጥበትን በአጠቃላይ ወመታጠቢያውና ወደ ማድረጃው ሲጠፋ ደግሞ ተየሙም ለሁለቱም የሚተካ መሆኑን ነው የሚለው። አውላ መስሙ ኒሳ ወደሚለው በመንመጣበት ጊዜ ሴቶች ጋራ በመተነካኩበት ጊዜ የሚለውን ኢማሙ ሻፊዒ ረሂመሁላህ በቀጥታው በመውሰድ ባዶ ሰውነት ሽፋን ሳይኖረው ሁለት ተቃራኒ ጾታዎች ከተነካኩ ውዱ የሚፈርስ መሆኑን ሲናገሩ፣ ኢማሙ አቡ ሐኒፋ ደግሞ በተቃራኒው አውላ መስሙ ኒሳ ማለት አሽሙራዊ አነጋገር ነው፣ ይሄ ሴትና የወንድ ሁኔታ በሚነሳበት ጊዜ አላህ አደብን ለማስተማር እንቁራ አርጎ አይናገርም፣ በተዘዋሪ ነው የሚናገረው። ስለዚህ ግንኙነት ስታደርጉ ማለት ነው እንጂ እንዲሁ በባዶ እጅ መነካካት ማለት አይደለም በማለት የተለየ ትርጉም ሰጥተዋል ማለት ነው። በሁለታቸውም እንግዲህ አስተሳሰብ ሁሉም ብዙ ተከታዮች አሏቸው። ወደ ሀዲሱ ስንመጣ ግን ፈኢን ተናዘዕቱ ፊሸይኢን ፈሩዱሁ ኢለላሂ ወረሱል፣ በዲን ነገር በሀሳብ የተለያያቸው እንደሆነ ወደ አላህና ወደ ረሱል መልሱት ባለው መመሪያ መሰረት የቁርአን እንግዲህ አሻሚ በመሆኑ ሁለቱ አሊሞች በትርጉሙ ተለያዩ እና ማን ይዳኛቸው በሚባልበት ጊዜ ያው ሌላ አያት ካለ የሚያብራራ ወደዛ፣ ከሌለ ደግሞ ወደ ሀዲስ ነው የሚመጣው ማለት ነው። ወደ ሀዲሱ በምንመጣበት ጊዜ በባዶ አካል ሰውነትን መንካት ሴትና ወንድ መነካካታቸው የሚያፈርስ ነው የሚል ሀዲስ የለም። ግን በግንኙነት የሚያፈርስ መሆኑ በግልጽ ተደንግጓል ማለት ነው። ስለዚህ ሀዲሱ እንግዲህ እናታችን አይሻ የሚያወሩት ሀዲስ ነቢያችን ውዱ አድርገው ሲያበቁ ወደ መስጂድ ሊሄዱ ሲሉ ስመውኝ ይሄዱ ነበረ የሚል ሀዲስ አውርተዋል ማለት ነው። ከዛም ሌላ ደግሞ አንድ ቀን ሌሊት ሶላት ተሐጁድ ሊሰግዱ ተነስተው እንቅልፍ እንደያዘኝ እኔ ድንገት ስዳብስ አስተዋል ውሳጣቸው ጊዜ ትተውኝ ሌላ ቦታ የሄዱ መስሎኝ ደንግጬ ጨለማ ነበርና ቤቱ እንደዚህ በጀ እየዳስስኩ አካባቢውን ስቃኝ እሳቸው ስጁድ አድርገው እጄ ውስጥ እግራቸው ላይ አረፈ ድንገት እና ተደፍተው ሱብሃነ ረቢየል አዕላ እያሉ ጌታቸውን ሲያወድሱት ደረስኩኝና እጄ እግራቸውን ጨበጠው ይላል። የዛ ጊዜ እየሰገድኩኝ ለምን ነካሽኝ ውዱ አፈረሽብኝ ብለው አልተቆጡም። ቢያፈርስ ኑሮ ያው ሶላቱም ውዱም ፈርሶ ነበረ፣ እንደገና መመለስም ነበረባቸው። እሳቸውንም ደግሞ እንደዚህ ነገር እንዳይለመድሽ ብለው መገሰጥ ነበረባቸው። ይሄ እንግዲህ በቀጥታ ሶላት እየሰገዱ ሌላ ሰውነት ላይ ቢሆን እንኳ ልብስ አላቸው ሊባል ነበር። ነቢያችን አለይሂ ሰላቱ ወሰላም ከዚህ ከመሀል ባታቸው በታች ብዙ ጊዜ ልብስ አይለብሱም። እንኳን ውስጥ እግራቸውን ቀርቶ ታዲያ ከመሀከል ቅልጥማቸው በታች ልብስ ሊኖረው አይቻልምና ይህ ሀዲስ ግልጽ ነው ተብሏል ማለት ነው። ለማንኛውም እንግዲህ መጠንቀቁ ጥሩ ነው በዛኛው ተፍሲር፣ አለበለዚያ ሀዲሶቹ እንደሚያመለክቱት በባዶ ሰውነት ተቃራኒ ጾታ መነካካት ያፈርሳል የሚለውን አይደግፉትም። واذكروا نعمة الله عليكم وميثاقه الذي واثقكم به إذ قلتم سمعنا وأطعنا واتقوا الله إن الله عليم بذات الصدور يا أيها الذين آمنوا كونوا قوامين لله شهداء بالقسط ولا يجرمنكم شنآن قوم على ألا تعدلوا اعدلوا هو أقرب للتقوى واتقوا الله إن الله خبير بما تعملون وعد الله الذين آمنوا وعملوا الصالحات لهم مغفرة وأجر عظيم واذكروا نعمة الله عليكم الله سبحانه وتعالى بنا انت لا يلجس يون انتقى التوسو إلال وميثاقه الذي واثقكم به اندوم دمو ان انت جارا يقبعون ولا تاكالون ما التوسو لك ان انت انجري امنسن بمتكبروا بسجير እርሱ ደግሞ በዚህ መልክ ካመናችሁና ለኔ ተተገዛችሁ ጀነትን እፈታችኋለሁኝ በማለት እናንተ ጋራ ውለታ ገብቷልና ያን ውለታ አስታውሱ ይላል። ኢት ቁልቱም ሰሚዕና ወአጧና እና ቃል ኪዳን የገባችሁት መቼ ነው? እኛ አንተ ጌታችን የምትለንን ነገር ሁሉ ሰምተናል፣ ያዘዝከውን ሁሉ ተቀብለናል ብላችሁ ላኢላሃ ኢላላህን ባስተጋባችሁበት ጊዜ እኔ ጋራ የኩንትራት ቃል እንደገባችሁ ነው፣ ያንን ውለታዬን አስታውሱ ይላል። ወተቁላህ ስለዚህ እንግዲህ አማኞች ከሆናችሁ በቃላችሁ የተቀበላችሁትንና የተስማማችሁበትን ነገር በተግባር በማረጋገጥ ያዘዝኩትን በመስራትና የከለከልኩትን በመከልከል ጌታችሁን አላህን ፍሩ፣ إن الله عليم بذات الصدور الله سبحانه وتعالى انكم بجهادنا بجلط يمسرنا يمتاورتن قرطو በልባችሁ የምታብላሉትን ሐሳብ እንኳን ሳይቀር አዋቂ ነውና በዚህ ደረጃም ተጠንቀቁት ይላል ማለት ነው። እና በልቡ አንድ ሰው አንድ ሐሳብ መጥቶ ወዳውኑ የሚረሳው የሆነውን እንኳን ሳይቀር ይከታተለዋልና ይታዘባል አላህ። እና ማንኛውንም እንቅስቃሴ አላህ በቅርብ የሚከታተለው መሆኑን አውቃችሁ በእጅጉ ይህን መፍራትና መጠንቀቅ አለባችሁ ባላችሁ ነው። يا ايها الذين امنوا اعلموا ان انت بيتاچو بالله انا بمبتو يامناچو هو كونوا قوامين لله لا الله قدتنيا هونو ويم لا الله ستلو قد بلاچو تغوازو بدينو مسمره معناته نو شهادة يلقط بمتمسكرو غزي بميزاناوي اكهادي مسكرو ودغرا ودقين ساتاغادلو ياياچوتننا يسمعچو ياوقاچوتن نغر قط ارجعچو يمسكر قالاچون سطو انجي ولا يجري منكم شنعان وقومين يمتمسكروا باچو سوچ قلاچا انانتن انداي جفافاچو على الله تعدلو تككلينتن لا لمكتل الى انجري عندي سو بمسكرنت يترى على عندي گداي يميمسكربت گلسا منال بايسو يماي وجهو ويم يميقلاو يهون اندهونا اجلي بزا اجاطان ياجنسوالهونا تقات يلوطا بلو የውሸት ምስክር ሊሰጥበት አይገባም። ሰውየውን ከመጥቀም ሆነ ከመጉዳት በፊት የምስክር ቃል ያአላህ አማና መሆኑ ታውቆ የሚመሰከርበት ሰውዬ ጥላቻ ትክክለኝነትን ተመከተል እንዳያስፈነግጥ ተጠንቀቅ ነው የሚለው። እና እነዛ የምትመሰክሩባቸው ሰዎች ጥላቶቻችሁ ሆነው መገኘታቸው እናንተ ትክክለኝነትን ተመከተል እንዳያፈናቅሏችሁ ይዕድሉ። እና አሁንም ለጥላትም ሆነ ለወዳጅ በመስክርነት ትጠሩ ቀጥተኛውንና ትክክለኛውን ቃለ መስክር ስጡ። ሆ አቅረቡ ለተቅዋ ሰማንኛውም ለወዳጅም ሆነ ለጥላት የመስክር ቃሉን ቀጥ አድርጎና አስተካክሎ መስጠት አላህን ለመፍራት በጣም የሚያቀርብ ድርጊት ነው ማለት ነው። አለበለዚያ የግልጭ መሄን ወጣለው ይብለህ የምታጠውን ተተህ የማታቀውን አዛብተ ከተናገርክ ሰውየውን ጎዳውኝ ወይን ተበቀልኩ ስትል በሌላ በኩል አንተ ጌታን አለመፍራትን ነው የሚያከትልብህ። ጌታን ካልፈራህ ደግሞ አንተ ለቅጣት ትጋለጣለህ ሰውን ጎዳው ስትል ማለት ነው። ወተቁላህ እና በእንዲህ አይነቶች እንቅስቃሴዎች የግለሰቦች ጥላቻ ያአላህን አማና እንዲያስረሳችሁ አላህን ፍሩ። ኢንላላህ ኸቢሩን ቢማ ተዕመሉን እናንተ በምትሰሩት ነገር ሁሉ አላህ በጥልቅ አዋቂ የሆነ ጌታ ነውና ተዋላይንምና አልሰማኝም ብላችሁ የማይወደውንና የማይፈቅደውን ብትሰሩ ችግር ያጋጥማችኋልና ይሄን ወቁና ተጠንቀቁ ባላችሁ ይላል። ወአደላሁ ለዲና አመኑ አላህ Subhanahu Wa Ta'ala እነዚያን በርቱ ያመኑበት የሆኑትን ባሮችን ቃል ኪዳን ገብቶላቸዋል። ወአሚሉ ሳሊሃት እንዲሁም መልካሙን ሁሉ የሰሩ የሆኑትን አማኞች እምነታቸውን በሚገባ አጠብቀው እንደገና ደግሞ እምነታቸውን ለማጎልበትና ለማጠናከር ኸይራቱን መልካሙን ሁሉ የሚሰሩ የሆኑት ምንድነው ቃል የገባላቸው ለሁም መግፊራ ለነሱ ምህረት ያላቸው መሆኑንና ወአጅሩን አዚም ታላቅ የሆነ ምንዳም የተዘጋጀላቸው መሆኑን ቃል ገባላቸውና እነሱ ይሄንን ውለታቸውን እስካላጓደሉ ድረስ እሱም በቃል ኪዳኑ ይገኛል ባላቸው ነው። والذين كفروا وكذبوا بآياتنا أولئك أصحاب الجحيم يا أيها الذين آمنوا اذكروا نعمة الله عليكم إذ هم قوم أن يبسطوا إليكم أيديهم فكف أيديهم عنكم واتقوا الله وعلى الله فليتوكل المؤمنون. والذين كفروا نزيادكم ويكادتنا وكذبوا بآياتنا فأنك فشتاكني من السباب بلو يهونوت وإن بنبيوك معجزة أولئك أصحاب الجحيم إن دعنا تشك هذه وشنا السباب وشدكم እነርሱ የጀሃነም ድርሻዎች ናቸው። ያው ለጀሃነም ሲኦል ተጋልጠዋል ማለት ነው። ያ አዩሃ الذين امنوا አሁንም እናንተ አማኝ ሆናችሁ ወገኖች ሆይ እድክሩ ኒዓመተላሂ عليكم ጌታችሁ በእናንተ ላይ የለገሰ የሆነውን ጸጋና ውለታውን አስታውሱለት። ይድሃመ ቀውሙን ጥላቶቻችሁ የሆኑ ወገኖች ባሰቡበት ጊዜ አይየብሱቱ ኢለይኩም አይዲየሁም የጥቃት እጆቻቸውን ወደ እናንተ ለመዘርጋት በመወከሩና ባሰቡበት ጊዜ ጌታ ለእናንተ ምን አይነት ውለታ እንዳደረገላችሁ ተገንዘቡ ባላችሁ ፈከፋ አይዲየሁም አንኩም እና ጥላቶች በእናንተ ላይ ጥቃት ለመፈጸም እጃቸውን ከዘረጉ በኋላ እንዴት አድርጎ እንደገደበላችሁና እንዳጠፈላችሁ ወተቁላህ የዚህ ሁለታ ባለቤት የሆነው እንጌታ አላህን ታዲያ አሁንም ፍሩ ወአላህ በአላህ ብቻ ፈለተወከል المؤمنون አማኞች መኩና አይተማመኑ ይላል። ይሄ ደግሞ የተባለበት ምክንያቱ ነብያችን አለይሂ ሰላቱ ወሰለም መዲና ከተማ እንደደረሱ በዋና ከተማ ውስጥ የሚገኙ ዋና ዋና ብሔረሰቦች ፈሳቸው አመኑ አውጥና ከደረጅ ባሉ ነበር። በዙሪያ የሚገኙት ግን ይሁዶቹ ነበሩ። ይሁዶቹ ለማመን አልፈለጉም። ይሄ ጊዜ ጠሩና ነብያችን አለይሂ ሰላቱ ወሰለም አነጋገሯቸው። እንግዲህ እናንተ ብታምኑ ጥሩ ነበር፣ ስለ ነብይና ስለ ሃይማኖት ከሌላው የተሻለ እንደውም እናንተ ታውቁ ነበር። ሀል መሰላችሁም ደግሞ የኔ ነገር አጠራጥሯችሁ ከሆነ ወደፊት በህደቱ እያጠናችሁ ስትረዱ ታምኑ ይሆናል። እስከዛው ግን እናንተ ጋራ የሚያቃቅር ነገር መስራት እኔ አልፈልግምና እናንተም እንዳትደርሱብኝ እኔም አልደርስባችሁም፣ በዚህ እንስማማ አሏቸው። ይሺ ብለው ተስማሙ። እነሱም እንደገና ደግሞ ምናልባት የውጭ ጥላት ይመጣል የሚል ግምት ስለነበራቸው ነቢያችን መኮች ይመጣሉ ብለው ስለሚያስቡ የውጭ ጥላት ደግሞ በእኛ ላይ የዘመተ እንደሆነ እናንተ የዚህ ሀገር የነዋሪ ጎረቤቶቻችን ስለሆናችሁ እነሱ ጋር አብራችሁም በእኛ ላይ ጉዳት እንዳታስቡ አሏቸው። ይሺ አሉ። እንዳውም የውጭ ወራሪ ሲመጣ ሀገራችንን ሲወር እናንተም በሃይማኖት ብንለያይም በጋራ ሀገራችን አብረን መከላከል አለብን፣ እኛ ጋር ተሰልፋችሁ መከላከልም ብንስማማ ጥሩ ነው አሉ። ይህም ጥሩ ነው ብለው ተስማሙ። ከዚያ በኋላ ድንገት ደግሞ በሰው ላይ መጥፎና መልካም ይደርሳልና በእኛ መካከል አንድ ችግር ተፈጥሮ ገንዘብ የሚያስከፍል ነገር ቢመጣ እናንተም ምርዱን ጎረቤት ናችሁ፣ እናንተም ላይ እንደዛው ቢደርስ እኛም እንረዳለን የሚል ደግሞ ውለታ ጨመሩበት። እሺ አሉ። በዚህ ሁሉ ተስማሙና ታርቀው ተለያዩ ማለት ነው። ትንሽ እንደ ቆዩ ታዲያ እንደተባለው ከመካ አንድ ሰው አመንኩኝ ብሎ ይመጣል በወቅቱ። እና ወትሮ ሰሃቦችን ያስተቃየ ነበረ፣ አደገኛ ካፊር ነበረ። አላህ ሂዳያ ሰጠውና መጣ ይባላል ለማመን አስቡ። ግን ወትሮ ሲያጠቃው የነበረ አንድ ሰሃቢ ድንገት ከተማ በመንገድ ያገኘዋል ያን ሰውዬ። አሁንም እንግዲህ ለመጥፎ ተልእኮ ነው የመጣው በማለት ለምን እንደመጣ ሳይጠይቅና ሳያውቅ ጀርጅሮ ደግሞ እዚህ መጥቶ ሊያጠቃን ነው በማለት ይገለዋል፣ ይህንን አዲስ የመጣ ሰው ማለት ነው። ኋላ ግን ሰውየው ለእስልምና ለመቀበል አስቦና ወስኖ እንደመጣ ተረጋገጠ። ይህ ጊዜ የነፍስ ዋጋ መክፈል ግድ የሆነባቸው ማለት ነው። ሙስሊሙን ሰውዬ ነውና የገደሉ እና አንድ ችግር ሲያጋጥመን ትተባበሩን አላችሁ ባለው መሰረት ይህን የነፍስ ዋጋ ለመክፈል እንግዲህ በዛ ጊዜ የነበሩት ሰሃቦች ቁጥራቸው ጥቂት ስለሆነ አዳጋች ነው፣ ገንዘብ የላቸውም ነበረ እና እነዚህ የሁዶች እስኪ የተወሰነ ነገር ቢረዱን በማለት ሰሃቦችን አስከተሉና ሁለት ሶስት ሰዎች ጋር ይሄዳሉ የሁዶቹ ጋር ማለት ነው። እና የዛ ጊዜ በተዋዋልነው መሰረት እንዲህ አይነት ችግር አጋጥሞናል እና ገንዘብ ብትረዱን ብለን የመጣ ነው ይሏቸዋል። ጥሩ ነው እንግዲህ ሰዎችን አሰባስበን እናነጋግራቸዋሉና አለቆቻቸው እዚህ ተቀመጡና የአካባቢዎቹን ሰዎች ጠርተን አሰባስበን እንመጣለን ብለው ይሄዳሉ። እውነት መስሏቸው አንድ ግንብ ስር ይቀመጣሉ ነቢያችን አብረው ከህዱ ሰዎች ጋር ማለት ነው። ትንሽ እንደቆዩ እነዚህ የሁዶች መካከሩና ይሄ ሰውዬ እንግዲህ እየዋለ እያደረ ተጠነከረ፣ እኛን ያሰጋናልና ለጊዜው እንኳ እርቅ ቢኖረንም ይህን ጊዜ በግላጭ እዚሁ አገራችን አካባቢያችን እስከመጣልን ድረስ እርምጃ እንውሰድና የሆነው ይሁን በማለት እንደገና ደባ ይመክሩና እንደ ፎቅ ነገር ነበረ የተቀመጡባት ታዛ እላይ ጣራው ላይ ደቦል ድንጋይ ይዘው ይወጣሉ፣ በጭንቅላታቸው ሊያወርዱባቸው ማለት ነው። ይህ ጊዜ አላህ መቼም ሰው አያጠቃም ብሎ ቃል ገብቶላቸዋልና ወደ አሁኑ ተጠራጠሩና ቀጥ ሲሉ ጊዜ እነዛ ሰዎች ድንጋቸውን ይዘው ከወዳ እየተጓጓዙ ሲወጡ አዩቸው። ልክ ሽንት የሚሰና ሰው መስለው ሾለክ ብለው ወደ ታይ አመለጧቸው። ሰሃቦችም እሳቸው ሲነሱ ሲያዩ ተነሱ እንሂድ ምንም አላሏቸውም፣ ተከታትለው አብረው ተነሱ። ድንጋውን አዘጋጅተው ብቅ ሲሉ ተቀመጡበት ቦታ አልተገኙም፣ አመለጡ ማለት ነው። በዚህ መልክ እንግዲህ የዛ ጊዜ እዛ እንደተቀመጣችሁ ባናታችሁ ላይ ኃይለኛ ድንጋ አውርደው ጨፍልቀዋችሁ ነበረና አላህ ግን ሱብሓነሁ ወተዓላ እናንተ እንዳትጠቁበት በሚያደርግላችሁ እንክብካቤና ጥበቃ መሰረት እንዴት እንዳዳናችሁ አይታችሁ ጌታችሁን ልታመሰግኑና ለወደፊቱም በሱ ይበልጥ ልትተማመኑ ልትመኩ የሚገባ መሆኑን ይህ አጋጣሚ ራሱ ያረጋግጥላችኋል በማለት ባለውለታ መሆኑን ገለጸላቸው ማለት ነው። ولقد أخذ الله ميثاق بني إسرائيل وبعثنا منهم 12 نصيبا وقال الله إني معكم فإن أقمتم الصلاة وآتيتم الزكاة وآمنتم برسله وعذرتمهم أقرضتم الله قرضا حسنا لأكفرن عنكم سيئاتكم ولأدخلنكم جنات تجري من تحتها الأنهار فمن كفر بعد ذلك منكم فقد ضل سواء السبيل. ولقد أخذ الله ميثاق بني إسرائيل. والله بأرجت بإسرائيل لزوج لا الله سبحانه وتعالى تمسحسا يهونك الكدان يزود باتشون برائلا እና እንግዲህ እስራኤሎቹ ቃል ኪዳን አስገብቷቸው ሲያበቃ ያንን በመጣሳቸውና በመዳፈራቸው ነው ሁልጊዜም እንጣላቸው። እናንተም ታዳ አሁኑ ሁለታይን አውቃችሁ አመስግኑ የምላችሁ የነሱን ጥፋት እንዲያትደግሙ ማስጠንቀቂያ ነውና እስቲ ይሄንን ግንዛቤ የበለጠ ለማጉላት እስራኤሎችን ታሪክ ልንገራችሁ በማለት ወደ ታሪኩ ይመለሳል ማለት ነው። እና የእስራኤል ልጆች አላህ Subhanahu Wa Ta'ala ጠንካራ የሆነ ቃል ኪዳን ይዞባቸው ነበር። ያው ነብይ ልከላችኋለሁ kitab አወርጀላችኋለሁ ካሁን በኋላ የማዛችሁን ሁሉ እንድትሰሩ የምከለክላችሁን ሁሉ እንድትከለከሉ ይሄን ካደረጋችሁ በዱንያም በአኺራም ባለመልካም እድል ትሆናላችሁ በማለት ቃል ገባውላችሁ። ወባአትና ሚንሁም 12 ነጺባ ይሄንን እንግዲህ ያአላህ ተዛዝና ግዴታ ለማስፈጸም ከመካከላቸው 12 የጎሳ መሪዎች አስመረጥነ ይላል። በነብዩላህ ሙሳ አማካይነት እንግዲህ የተለያየ ብሔረሰብ ስለነበራቸው ሁሉንም ለመቆጣጠርና ለማስተዳደር እንዲመቻቸው ከየጎሳው አንዳንድ መሪ ምረጥ ብሎ ነብዩን አስመረጣቸው። እነዛ 12 የጎሳ መሪዎችን መረጡና የህዝብ ተወካይ ሆነው ሙሳ ጋር በመሆን የሚመጣውን መመሪያና ትእዛዝ ሁሉ ለህዝባቸው እያሰራጩ በሚገባ በዲኑ እንዲመሩ አደረገ ማለት ነው። وقال الله ان الله سبحانه وتعالى በዛ ወቅት በነብዩላህ ሙሳ አማካይነት እንዲህ አለ ኢኒ ማአኩም እኔ ከእናንተ ጋር ነኝ በላቸው ይላል። እነዚህ 12ቶቹን አለቃዎች ማለት ነው። ለይና ቀምቱም ሶላት ሶላታችሁን ጠብቃችሁና አስተካክላችሁ ከሰገዳችሁ ወአተይቱም ዘካት ግዴታ መስዋዕታችሁን ከለገሳችሁ ወአመንቱም ቢሩሱሊ በመለክተኞቼ ታመናችሁ ወአዘርቱሙሁም እነሱን ደግሞ በቅርብ ተደገፋችሁና ተተባበራችሁ ያአላህ ሩስሎችን ወአቅረብቱሙላህ ቀርበን ሐሰና ለአላህ ደግሞ መልካም የሆነ እንግዳይ ታጋደዳችሁ ማለትም ለዲን ግንባታ የሚያስፈልግባችሁን አስተዋጽኦ ሁሉ በገንዘብ ሆነ በጉልበት በህይወት ከለገሳችሁ ለውከፍረና አንኩም ሰይአቲኩም በእርግጥ ከናንተ ወንጀሎቻችሁን ሁሉ እሰርዝላችኋለሁ ወለውድኺለነኩም ጀናቲን ተጅሪ ሚን ታህቲሃል አንሃር ከስሮቿ የተለያዩ ግረቶች የሚሰራጩባት የሆነች አትክልታማ አገር ውስጥ በእርግጥ አገባችኋለሁ በማለት ቃል ገባሁላችሁ። ፈመን ከፈረ ባዴ ዳሊከ ሚንኩም ይሄ ቃል ኪዳን ከተላለፈ በኋላ ከናንተ የሚክድ ሰው ቢኖር ግን ፈቀድ ضل سواء السبيل በእርግጥ ትክክለኛውን መንገድ ተሳስቷል የማለት ማስጠንቀቂያና መመሪያ አስተላልፈላቸው ነበር። ይሄንን መመሪያ በእነዚያ በአስራ ሁለት አለቆቻቸው አማካይነት ለሁሉም እንዲሰራጭ ከተደረገ በኋላ ግን የነሱ ምላሽ ምን ነበር ወደሚለው ስንመጣ እንደሚከተለው ይገለጻል። فبما نقضهم ميثاقهم لعنهم وجعلنا قلوبهم قاسية يحرفون الكلمة عن مواضعه ونسوا حظا مما ذكروا به ولا تزال تطلع على خائنة منهم إلا قليلا منهم فاعف عنهم واصفح إن الله يحب المحسنين. ومن الذين قالوا إنا نصارى أخذنا ميثاقهم فنسوا حظا مما ذكروا به فأغرينا بينهم العداوة والبغضاء إلى يوم القيامة وَسَوْفَ يُنَبِّئُهُمُ اللَّهُ بِمَا كَانُوا يَصْنَعُونَ. فَبِمَا نَقْضِهِمْ مِيثَاقَهُمْ يَنَن تَنكَرَا يَوْنَ قَال كِدَانَاچُونَ بِمَافْرَسَاچُو سَابِيَا لَأَنَّهُمْ كَرَرَايَاچِن آرَاقْنَاچُونَ رَجَمْنَاچُو إِلَى وَجَعَلْنَا قُلُوبَهُمْ قَاسِيَةً لِبُنَاوَچَاچُونَ دَرَقُوچَ آدَرَجِم مِكْرِنَا جِسَاتِي يَمَايْسَمُنَا يَمَايْقَبَلُو مَالَتْنُو وَحَرِفُونَ الْكَلِمَةَ أَمْوَادِيهِ كَذَمَا بَوَالَا كَدِرْقْنَاچُو بِزَاتِي تَنَسَّا ያአላህን የመመሪያ ቃል ካለበት ቦታ ማናወጥና ማዛባትን ጀመሩ። በትዛዙ መሰረት መስራቱ መቅረት ሳይበቃ ደግሞ እንደገና ቃላቶችን ይያፋለቱና ይያቀን ከወዳ ተወዲ ይያቃወቱ አያቶችን ማበላሸት ጀመሩ የተውራትን ማለት ነው። ወነሱ አብ ሚማ ብክሩ ቢ በዛ በኪታቡ ውስጥ የተመከሩና የተገሰጡባቸው የነበሩትን መመሪያዎች አብዛኛዎችን ቸላሏቸው ተዋቸው። ያው ለስሙ ተውራትን አመነንበታል ተቀበለናል ቢሉም እንኳን በውስጥ የተደነገጉትን ግዴታዎች እንዱ ጆሮ ዳባል በስያሉ ማለትን መረጡ ከመስራት ይልቁንስ ማለት ነው ولا تزالوا تطلعوا على خائنه منهم الا قليلا منهم ከነዚህ ከበኒ እስራኤሎች በጣም ጥቂቶች ሲቀሩ አብዛኛዎችን በተንኮልና በክዳት ላይ ሆነው እንጂ አጣቸውም ይላል እና በመጥፎ ስራ ላይ ተሰማርተው ነው ሁልጊዜ የሚታዩትና የሚገኙት በጣም ጥቂቶች ሲቀሩ ጥቂቶች ያላህን የሚፈሩ ይኖራሉ ማለት ነው ፈአፋኑም በመሆኑም ይህንን ካወቅ በኋላ ይቅር በላቸውና እለፋቸው ወስፋህ ያለ ወቀሳ ያለ ከሰሳም እለፋቸው ይላል ኢነላህ ዩሂቡል ሙህሲኒን ወትሮውንም አላህ ሱብሓነሁ ወተዓላ ለሰዎች መልካም የሚውሉንና አሳማሪዎችን ይወዳልና ይህን ካወቅ በኋላ በይቅርታ ካለፍካቸውና ተተውካቸው አላህ እንደሚወድህ ነው ይላል እና ይህ አያት ቀደም ሲል የወረደ ነው በሌላ ጊዜ በአያተ ሰይፍ ተሽሯል ይባላል የሁዶች እንግዲህ ተዋቸው ለፋቸው ሲል የነበረው አያተል ቂታል ከመደንገጉ በፊት ነው ተብሏል ኋላ አያተል ቂታል ከተደነገገ በኋላ ግን በነሱ ላይ ዘመቻ እንዲደረግባቸው ታዞ ታካባቢው እንዲወገዱ ተደርገዋል ማለት ነው ወሚን አለዚነ ቃሉ ኢና ነሳራ እኛ ነሳራዎች ነን ከሚሉት ወገኖችም ደግሞ አከድና ሚታቀሁም በተመሳሳይ መልክ ቃል ኪዳን ይዘንባቸዋል ይላል ቀደም ሲል እንግዲህ ስለ ይሁዶቹ ነው ሲገልጽ የቆየው እንደገና ደግሞ ክርስቲያኖችም በተመሳሳይ መልኩ በግዚያቸው በነብዩላህ ኢሳ አማካይነት ተመሳሳይ የሆነ ቃል ኪዳን ተይዞባቸው እንደነበር ይገልጻል ፈነሱ ሐዘ ሚማ ዝክሩ ቢሂ እነዚህ ክርስቲያኖችም ከተሰጣቸው መመሪያና ግሳጤ ብዙ ድርሻቸውን ዘንግተዋልና ረስተዋል ፈአግረና በይነሁም ልአዳዋ በዚህ በጥፋታቸውም ሳቢያ በመካከል ጥላቻና ወልበግባ ቅራኔ እንዲስፋፋ አድርገንባቸዋል እንግዲህ ከሐቁ እየራቁና እያፈነገጡ በሚሄዱበት ጊዜ አላህ ተቆጣቸውና እዚሁ ዱንያ ላይ እስበርታቸው ቅራኔና ጥል እንዲገባባቸውና እስበርታቸው እንዲበጣበጡ አደረጋቸው ይህም ቅራኔ እስከመቼውም የሚቀጥል መሆኑን ሲገልጽ ኢላ የውሚል ቂያማ ይላል እስከለተ ተንሳኤ ድረስ የስበርት ውስጣዊ ቅራኔና መለያየታቸው ይቀጥላል ወሰውፈ ዩነቢኡሁም ላህ ቢማ ካኑ የስነዑን የውሚል ቂያማ በሚደርስበት ጊዜ ደግሞ በዱንያ ላይ ይሰሩት የነበረውን መጥፎና ተንኮል ድርጊታቸውን በዝርዝር ይነግራቸውና በመጨረሻም የመጨረሻ ዋጋቸውንና ቅጣታቸውን እንደሚሰጣቸው ነው በማለት ይዝታል ማለት ነው እና ሁለቱም እንግዲህ የኪታብ ባለቤቶች አይሁዶችም ሆነ ነሷራዎች ቃል ኪዳን ተይዞባቸው ተተያዘ በኋላ ያን ቃል ኪዳናቸውን ማክበርና መጠበቅ ሲገባቸው አላህ የሰጣቸውን አደራ በመዘንጋትና ቸል በማለት ሁላቸውም ከስርዓት ውጪ እንደሆኑና ከጌታ ጋራ እንደተጣሉ ነው የሚገልጸው ማለት ነው ታዲያ የነሱን ታሪክ በዚህ መልኩ መግለጡና መውቀሱ እናንተም የዚህ አይነት ጥፋት እንዲያትደግሙ ይህን ወቁና ተጠንቀቁ